Kun Saganta Radio Dini Kenya. Let the Ummah rise again. Allah, Ya Rabb al-Alami. Assalamu alaikum wa rahmatullahi wa barakatuh. የተወደዳችሁ የዲናችን ሬዲዮ ተከታታዮች ይህ የዕለተ ማክሰኞ መደበኛ ፕሮግራማችን ነው። ወደ ፕሮግራሞቻችን ከመግባታችን በፊት ስለ አድማጮቻችን አንዳንድ ነገር ማለት እንፈልጋለን። በፌስቡክ ገጻችን ዲናችን ሬዲዮ ላይ ያላችሁን አስተያየት አካፍሉን። ለሬዲዮናችን መሻሻል የሚጠቅሙ አስተያየቶቻችሁን ለግሱን። ባለው መሰረት እጅግ በርካታ የሆኑ አስተያየቶቻችሁን ተቀብለናል። ከ500 የሚልቁ አስተያየቶች በፌስቡክ ገጻችን ላይ ከአድማጮቻችን ተሰጥተዋል። በትምህርቱ ጉዳይ እንደምንጠቅም ትርትር የለውም ምንም ማያሻማም። ስለ ትምህርቱማ ምን ብዬ ልናገር? የነብዩን ታሪክ ከመጣጥፎች ጋር እንዲሁም ሐላዋ የኡስታዞች ምክር ለተጨነቀ ሰው የሚሆነው ፈዋሽ እንዲሁም አልፈታዋ የጥያቄው ምላሽ መጠኑ ሳይበዛ ቁም ነገር አጭቃ ወቀት እንድንቀሰም በትንሽ ደቂቃ ዲናችን ሬዲዮ ትኑርልን ደምቃ ዲናችን ሬዲዮ ትኑርልን ደምቃ። አድማጮች ቀደም ሲል ያነበብንላችሁን ግጥም ያካፈለችን አይሻ ንጋቱ የተባለች አድማጫችን በፌስቡክ ገጻችን ላይ ያሰፈረችው ግጥም ነበር። ባለፈው በፌስቡክ ገጻችን ላይ ለዲናችን ሬዲዮ ያላችሁን አስተያየት አካፍሉን በሚል ለአድማጮቻችን መንገራችንን አስመልክቶ ከ500 በላይ የሚሆኑ ኮሜንቶችን ማግኘት ችለናል። እነዚህ አስተያየቶች የበለጠ እንድንሰራ የሚያደርጉ ሐላፊነት የበለጠ እንዲሰማንና ወደፊትም ብዙ ነገሮችን እንድናቀድ የሚያደርጉ አስተያየቶች ናቸው። አድማጮችና መሰግናለን። ፈዋዳሚ የተባለ አድማጭ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና ተናፋቂ ሆናችሁ ዲናችን ያአላህ ስለናንተ ጣቶች ይጽፈው አምሮ ያስቡ ምላሴ ተናግሮ አይጨርሱትም ብቻ ጀዛኩሙላህ ኸይር በዱንያም ባኺራ በዚሁ ቀጥሉ አላህ ይርዳችሁ በጣም ነው መወዳችሁ ብሎ አድናቆቱን የሚገልጽ አስተያየቱን በፌስቡክ ገጻችን ላይ አስፍሯል። ሌሎችም አድማጮች እንዲሁ ሐናን የተባለች ማሻአላ ፕሮግራማቹ በጣም አስተማሪ አዝናኝና ሳምንቱ እስከሚደርስ በጉጉት ነው የምንጠብቀው በፍቅር ነው የምናዳምጠው ሳናውቀው ነው የሚያልቀብን ሁሉም ፕሮግራም በጣም አስተማሪና አስፈላጊ ነው። ሲራ አልፈታዋ ሐላዋ እንዲሁም በወንድም አቡበከርና በወንድም ኢልያስ የሚቀርበው መጣጥፍ በጣም ደስ የሚልና አስተማሪ ነው። በአጠቃላይ ፕሮግራሞቹ በሙሉ በጣም አሪፍ ናቸው በዚሁ ቀጥሉ የሚላስተይቷን ለግሳለች። በሌላም በኩል ማሻአላ የዲናችን ሬዲዮ አዘጋጆች ከናንተ ብዙ እየተጠቀምን ነው አላህ ይጨምርላችሁ ወንድሞች። ግን ብትችሉ ፌስቡክ የማይጠቀሙ ብዙ ሰዎች አሉ በዋትስአፕ ብትጠቀሙ ብዙ ሰዎች ጋር መድረስ ትችላላችሁ በማለት እንዲስተካከል የምትፈልገውንም ነገር እንዲው አስተላልፋለች። አስተያየቶቹን በሌላ ጊዜ ሰፋ አድርገን አቀርብላችኋለሁ። አድማጮች በፌስቡክ ገጻችን ላይ ለሰጣችሁን እጅግ በርካታ የሆኑ አስተያየቶች ከልብ እናመሰግናለን። አድማጮች አሁን በቀጥታ ወደ ፕሮግራሞቻችን እናልፋለን። በመጀመሪያ በሼህ መሐመድ ዘይን ዘህረዲን የሚቀርብልን ከትክክለኛ ታሪኮች የሚለው የረሱልን ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚዳስሰው ቆይታ ይሆናል። በመቀጠል ሐላዋ ይቀርብልናል። በመጨረሻም እምነቴ በሚል አጥር ያለ ቆይታ እናደርጋለን። ከፕሮግራሞቻችን ጋር ኤልያስ ኖር አብሬያችሁ ቆያለሁ። መልካም ጊዜ። አቢዋ ኡሚ ያ ረሱላህ ፊዳከ ሩሂ ወደሜ ያ ሐቢብ الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رحمة الله للعالمين وعلى آله وصحبه أجمعين. أما بعد، ودي ديناتش الريديو تكتفايوش ويلا تشبتوناتش تتككلن إسلام وتاريك بميلو رأس سر ينبيون عليه الصلاة والسلام هو التاريك يأيينا يعلنو يتمرت يمتكتابتنوه اللو زاري من نايو بعربوش زندي نبرو نبيو عليه الصلاة والسلام كمن لا تاتشو بلوما اندانو كمن ولداتشو بفيت ينبرو يتبلاشو من اتوش ستت ينبراتشو يعملكو التقباروش وتملكت زاري نعلن أنت يا مدر الفهاي يا لبران يا الرماس تتابسنتو يا جران يا نبي يا تورا يا سول جوج فارتو كتوال تفتر أنتم مما لا شك فيه من مما نترطر ونقر بينور يهنن قداي لما انسى سنجمر ينبي عليه الصلاة والسلام آيات إسماعيل إنات هاجر تككلن يا مسلم ينبر وهنات جون وكنياتهم هاجر مالت ينبي الله إبراهيم عليه وعلى نبينا أفضل الصلاة وأزكى السلام ولتن يعب على بيثاتشو مالتناتشو هاجر نبي الله إبراهيم قراء عبرو ساتشون تكتلو كاباتاتشو كقبس نقص كفرعون هديا كتستاتشو بوهالا لسارة عبرو سينورو كقويو بوهالا سارة راساتشو يني نقر يمولدي قداي تسفاي اللو منا كذيش دي جاندو لتنقوان مولد على اللبه اندني دركه مكرفي اللبهن بمن እንዲ ወልዱ ያደረጓቸው ትክክለኛ አማኝ ቢሆኑ ነው። ታዲያ እስማኤልም ሆኑ ሀጀር የነብዩላህ ኢብራሂምን አስተምሮት ተከትለው ሙስሊሞች ነበሩ። ከዚያ በኋላ እንደውም እስማኤል ነብይ ሆኖ ተልከው እንደነበረ ታሪክ ያስተምረናል። ማቻግንቼን ዳንት ያለ ሁሉን ተናው የተፈለ يا الله وداج أفتاراكي يا إذنك نبي تنافكي الله سبحانه وتعالى يسفر قازع كوابي ينبروتن مكة كوابي ينبروتن هزوك إن يستمرو اسماعيل ينبي يتلاكو بيهونم بزو تكتاوك إن دال نبرواتشو إن دزيوه تاريخ مزاقب تياسك المطال نبي الله اسماعيل كموتو بهالا مكة كوابي يتنمي هال ينبي تنهرت عالمتا وحيد موكا كقوما ملك تباك كبابي وكالتا جيني درك نوم لبكو زنابو يتكو زناب يقوم بتاك كبابي نوم يغنو زناب لمريت هوات لمي زراهلو وحييم نبي من لكم ينبيات أستمروت مقنيتم لسول جوج لبونا مارتاليانو بيوانم قل بإسماعيل لجوج شرك سيغبا لبزو جزي كهيدة بوهالا عند جزي عند يهون عقاد عمي تكستنا لما جمّر على جزي شرك تكستنا إذا خرجوا من الحرم لطلب الرزق أخذوا معهم حجارة من الحرم لما جمّر على جزي وده شرك برزي قرى يالوت يتلاجوا ينك بسرال يفلقوا كحرم سيوتو كحرم عند تدنقا يزوي هدو مبارا فإذا نزلوا منزلا وضعوها عندهم وطافوا بها طوافهم بالبيت يتنبوت على السهدو يتنبوت على السدرسو يعني دينجا ياسك أمتنا لك بقع با طواف دم يارقه اللو بس لا يطواف يارق نبرا الله سبحانه وتعالى يلمن اللو سهدو ميزوته اللو يهنن تارك يجمر الله توسيموت منما عينت يهنن دينجاي كحرم يتوسد دينجاي مهون ونقان تاريكون يمي عكسيت أفا شيطان من مباستمارة يهيكو عباتو تشاتشوهن ناكر ما يتوشاتشوه سيامل كوتي ينبرة عملاك نوالات شوه يسماعيل جوج يسماعيل بيت السبوت عدنانيا يزي يمن تلقو بهر تولى جوج يناتاتشو زياتك امتو ሲያመጡ ያስተማሯቸውና ያገናኙአቸው መካ እነሱ ጋር ለመቀመጥና ለመመስረት እየቻሉት የመናውያን ወደ ሽርክ የገቡት በዚህ የተነሳ ነው። ከባዕዳም ልኮ ነፍሴን ያጠሩልኝ ወደ ተውሂድ ብርሃን በጥበብ የጠሩኝ ባለውለታዬ حبيب تمثالتي سلامتو يسو اناتي ما باتي اناتي ما باتي تاوتوچين تابوتوچين امتتو مكالاي لاملاكنت مازدغاجيت يتجمرو دمو عمرو بن الوحي يميبالو عند تاواقي زر بهر مرياچو ወደ ሶሪያ ሄዶ ሻማ አካባቢ ሶሪያ አካባቢ ያሉት ጣዖታትን ሲያመልኳይና ምንድነው የምታደርጉት አላቸው። እኛማ እነዚህን ዝናብ ስጡን ይያልነ አርዱን ይያልነ ዝናብ የሚሰጡናል እርዳታ የሚሰጡናል ይሄውኛም ደግሞ እንገብራለን ለነሱ አሉት። قال له افلا تعطوني منها صنما فاذهب به الى بلاد العرب فيعبدوا አደ አንዱ እናንተ ጋር ብዙ ነው ያላችሁ ለኔ አንዱ ሰጣችሁኝ አረብ ሀገር ወስጄው አረቦች እንዲያመልኩት አላደርግም አትፈቅዱልኝም ሲላቸው እሺ ብለው ሰጡት። ይሄን ይዘውት ይዞት የመጣው ለመጀመሪያ ጊዜ ያመጣው ሁበል የተባለውን ጣዖት ነው። ካዕባ ውስጥ የተከሉት እሱን ነበረ። ነብዩ አለይሂ ሰላቱ ወሰለም ተልከው እስከሚያፈርሱ ድረስ ካዕባ መሐከል ላይ ቆሞ ወይም ተገጥሮ ተተክሎ ሲመለክ የነበረው ትልቁ ጣዖት እሱ ነው። ዝግጥ ነብዩ አለይሂ ሰላቱ ወሰለም ፈትሁ መካለት ያፈራረሱት እሱ ብቻ ሳይሆን 360 ታቦት ነበር የነበረው በዛች። እነዚህን የመጨረ መጀመሪያ ሲነሳ በሁበል ጀመር እንጂ ከዚያ በኋላ በየጊዜው በተለያዩ የንግድ ስራዎች ላይ አምር ኢብኑል ወሂይ የሚሁን ሌሎችም በሚሄዱበት ጊዜ የገዙ ከተለያዩ አካባቢዎች ያመጡ የሰበሰቧቸው የጣዖት አምላኮች ናቸው። አምር ኢብኑል ወሂይ በመካ ሀገር ላይ በጣም ይከበር የነበረ ነው። እንደውም በኋላማ የተለያዩ ህግጋቶችን እየደነገገላቸው ያከብሩት የነበረ የተለያዩ ቢድዓዎችን ያመጣና ስሩ ይላቸዋል እነሱ ይሰሩት የነበረ ነው። ተጠቃላይ ይህ ሰው ለመጀመሪያ ጊዜ የእስማኤልንም ሆነ የኢብራሂምን አስተምሮት የቀየረ አረብ ዓለም ላይ ይህ ሰው ነው ይባላል። ነብዩ አለይሂ ሰላቱ ወሰለም አምር ኢብኑል ወሂይ የሚባልን ሰው አንጀቱን እሳት ውስጥ ሲጎትታየሁት የጁር ቁስበሁ في النار እሳት ውስጥ አንጀቱ ተዘርግፎ ሲጎትታየሁት አሉ። انه كان اول من غير دين اسماعيل ይህ ሰውዬ የመጀመሪያ የእስማኤልን መንገድ የቀየረሱ ነበር። فنصب الاوثان وبحر البحيره وسيب السائبه ووصل الوصيله وحمل الحامي ለመጀመሪያ ጊዜ ጣዖታትን የተከለ በያካባቢው በሂራና ሳኢባ ዋሲላና ሐሚ የሚባሉ የስለት አይነቶችን የደነገገላቸው ይሄ ሰው ነው። እነዚህ የተለያዩ እንስሳዎችን ለጣዖቶቻቸው ያስቀምጧቸው የነበሩ ናቸው። በሂራዎችም ሳኢባዎችም ዋሲላዎችም ከባዕዳም ልኮ ነፍሴን ያጠሩልኝ ወደ ተውሂድ ብርሃን በጥበብ የጠሩኝ ባለውለታዬ حبيب تمثالتي سلامتو يسو اناتي ما باتي اناتي ما باتي عمرو بن الوحي هنن بدا جمرو طابوت تاوت ما غزاتن انا ما امطاتن كجمره بحالا يتسباسبو بزو بيهونم بتام وانا وانا تبلو عرب العالم لا يملكو ينبرو يطاوت عينتوج ለናቸው እንችላለን። ከዚህ በታች ኢብኑ ኢስሐቅ እና ሌሎችም የታሪክ ጸሐፊዎች سواع المبال نبرة ينبوع كبابي نبرة هذيلوت يهذيل بهير يعمل كوتي نبرة ود المبال نمو دومة الجندة المدينة كبابي كلب النال يلوتشم بهير وچا كبوتي نبرة يغوث جرش المبال كبابي لاي يعمل كوتي نبرة جنوب مكانو يعوك المبالهم حمدان يمن كبابي نبرة سوتي يعمل كوتي نصرنا عميانس مبالوتن عنده يملكوا نبرو نصر بتلي يمن النزي مالت يتملكوت اهنا دلم قل النزي النزيهن كنبرو بتن دقناه وزرابات شو مالك نونجي النزيه عمالك توش من ملك جمروت بنبي الله نوح زمن اندهونا قرآن نقرنا وقالوا لا تذرن آلهاتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا بالوقت ينوه سوت من حال تفعت اندفت سمو ان يغوث ان يعوق ان نسرا عما املكاتهون ان دات تتوبلو لهزباتشو ان دمكروا نوهن دزيها استمروتو ان دات تكبلوت بلو يا سادم باتشو مهون بذلت أنت يا مدر الصهاي على برام يا رماس توتا بسمتو يا جران يا نبي يا تورا يا سول جوج فارتو كتوال تفتر أنتم يا يتعوت هملاكي وج تتعوتو تشاتو غارا من دي نبر يا ربو يا نبروت مجمرا منجر لهيرو سيفلقو ودن نسو يهيرونا السنع قفو ييزو بسلام ملسن يوطاه لهم قديها عادرا بلو دلو يهدالو سيملسو دمو بسلام تملشال لهنا عمسد قنال له بلو قبرات جون وينسلتات جون ياس قبو نبرا يهبت اما دقينيو يعملكوت تقبارنو سنذي بزيه تنسا يتعو تعملكو عجل سلاي تصفتو مجرش علي قبنا يتلاي ينتروشين مصرة النا اهون يالو يبي ضريحو يمسر وعينت حاول توجي يتسر اللاتشو يملكون لنبرة بيات كبابيو ينبرو يتاريك انتروش مزقبو تسير بنبيو قزي عليه الصلاة والسلام اندي فرسوك هاي عدر رقواتشو يتاقو تبوتاوشم بيتسرطو اللاتشو يتلاقي عملكو تدبق باتشو عندنا ببرنا سلتي قبال اللاتشو عندنا ببرم ينقرونا للصفا والمروة من شعائر الله بلو الله صفانا مروة إسافرنا إلى أزيالا يسل ثملكو يتقاوت معملكة بوتاسل هنا إبادة لنا در قبتها يتشالم ويمي لهم تياكي بزيه ملكو ملسو من شعائر الله ناتشو يا الله دين كم يتقبروا باتشو ملكتوش ناتشونا قد يلم جاهل يازي أسل سرى لهن العبادة ونزي وتلايا اللون أعبنا شغلو بقلت أستمر على الله يسألك بمجيس بباهر دار الشا عندان تويا داك يتي قنيا اللاشا قديه النزيه يطاقو تعمل كوتش بزيش يجمرون جي كذابوها لاغن بتقام يتفافا مهدو يهي بحيران ناسائبا وصيلان نحامي عالناتشو يسلت هاي نتوش بتقام نبرا ياسجد قروت أنت يا مدر الفهاي على برعام يا الرماس توتا بزنتو يا جران يا نبي يا تورا يا سول جوج فارتو كتوال تفترم Oh, ሐላዋ የዳዮቻችንና የመሻሾቻችን ጣፋጭ አንደበት የሚቀርብበት መድረክ ሐላዋ ሐላዋ ሐላዋ አሃ الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين كبرانا كبرات يا دينا تشن ريديو تكتاتايوك السلام عليكم ورحمة الله وبركاته كبزو متفافات بوهلا زاري لي يا الله سبحانه وتعالى فكادونو كانا بل وجني بميت رئيس عند درس جلات سهب كريالو الله سبحانه وتعالى بسمانه بيمن التقن الله يادركن ايه رئيس يتمرد ابت مكنيات سوال جزيج عالم لاي بمينو ربت جزيه كم يدست بات يميعظن بات كم يسق بات يميعلقس بات እልል ከሚሉበት እዝል ከሚሉ የሚሉባቸው ቀናቶች ይበልጣሉ። በትክሉ እዚህ ዓለም የጭንቀት የጥበት የችግር ዓለም ናት። በተለይ ለሙእሚኖች ነቢያችን ሰለላሁ ረቢ ወሰላሙ ዐለይሂ እንዳሉት الدنيا سجن المؤمنين وجنة الكافرين ብለውሃል። እዚህ ዓለም የአማን ለአማኞች እስር ቤት ናት። ለካሃዲያን ደግሞ ገነት ናት ብለዋል። ምክንያቱም ሙእሚኖች ዝች ዓለም ላይ የመጓጓዣ ካንድ ዓለም ወደ ሌላ ዓለም የመጓጓዣ መንገድ አድርገው ይዘዋታል እንጂ ትክክለኛው ዓለማቸው ዱንያ አይደለችም አኺራ ናት። ጀነት የሚባለው ዓለም ነው። ለዚህ ነው ነብዩ ሰለላሁ ረቢ ወሰላሙ ዐለይ ወለል አኺራቱ ኸይሩ ለከ ሚነ አልኡላ ያላቸው። አኺራ ላይ የተዘጋጀልህ እኮ ድግስ እዚች ዓለም ላይ ካለው ዓለማዊ ጉዳይ ወይም ተቀማጥቀም ያኛው ዓለም እኮ ላንተ እጅግ በጣም የተሻለ ነው ነው ያላቸው ነብዩ ሰለላሁ ዐለይሂ ወሰለም። እኛም በሳቸው ፈለግ ላይ እስካለን ድረስ ያኛው ዓለም ላይ የተዘጋጀልን ድግስ እዚች ዓለም ላይ ካለው ተቀማጥቀም ሁሉ የሚበልጥና የተሻለ ነው። እዚች ዓለም ላይ ሁሌ የተደሰትን ብንኖር ራሱ ዓለም አልጋ ባልጋ ሆናልን ብንኖር ራሱ ከአኺራ ጋር በሚመዛዘንበት ጊዜ የአንዲት ደቂቃን ደስታ ሊተካ አይችልም። አኺራ ላይ ያለው ዓለም ላይ ያለው ደስታ ሊገለጽ ሊለካ የሚችል አይደለም። የጥንቀት ዓለም ናት የሙእሚኖች እስር ቤት ናት ብለውሃል። የፈለገ ተዝላልተህ ብትኖርም እስር ቤት እንዳለህ ነው የምትታስበው። ደግሜ ደጋግሜ እንደለው እንደምለው አንድ ሰው እስር ቤት ላይ ሆኖ ተዝላን አይፈልግም። ይሄ ምግብ አልተመቸኝም ይሄኛው መኝታ አልተመቸኝም ብሎ አያማርጥም። የተፈጠውን ያገኘውን በልቶና ባገኘው ቦታ ተኝቶ ቀን እስኪያልፍ ብሎ ነው የሚኖረው እስር ቤት ውስጥ ያለ ሰው። ወከዳሪክ ሙእሚንም የሆነ ሰው እስር ቤት ላይ እንዳለ ራሱን ቆጥሮ ለዚች ዓለም ብዙም ሳይጨነቅና ሳይጠበብ አላህ ሱብሃነሁ ወተዓላ የወሰነለትን ተቀብሎና ተረስቶ ጌታውን አመስግኖ ለዛኛው ዓለም ነው እንጂ መዘጋጀት ያለበት እቺ ዓለም ለምን አላማረችም ምን እንደፈለግኳት ለምን አልሆነችም ብሎ የሚጨናነቅና የሚጣበብ ከሆነ ለዚች ዓለም መኖር ይሆንበታል። ሁሌ 24 ሰዓቱን የሚጨነቀውና የሚጠበበው ስለዚህ ዱንያ ከሆነ ዱንያ ዱንያ እያለ አኺራን ይዘነጋና እዛኛው ዓለም ላይ ያለውን ተድላ ጭራሽ ዘንግቶ እዚች ዓለም ላይ ለምን ተድላ በተድላ አልሆንኩም እያለ ተድላውንም ላያገኝ አምላኩንም ማስቆጥቶ ያኛውንም የዛኛውንም ዓለም ደስታ ሊያጣ ስለሚችል ጠንቀቅ ማለት ነው የሚጠበቀው። ايها الاحبه الله سبحانه وتعالى لقد خلقنا الانسان في كبد على سوچن برغتم منيا يفطرناچو في كبد بجنكت بشكر مكرا عندي نورو ادرغن يفطرناچو يلال كرياتون دنيا ناتنا دنيا لا يمينور سو بشكر مكرا نو منور يالبل አንደኛው ችግር ሲገላገል ወደ ሌላኛው ሄዶ መታሰር ማለት ነው። ይሄንን ጨርስኩኝ እፈይ ብሎ በሚልበት ጊዜ ሌላ ችግር ደግሞ ከብስተፊቱ ድቅን ይልበታል። ያንንም ጨርስኩኝ አልሐምዱሊላህ ተገላገልኩ ነው ሲል ሌላ ነገር ይመጣና ከፊቱ ድቅን ይላል። አላሁ አዘ ወጀል ምን ህክመቲህ البالغه ሰዎችን እንደዚህ አድርጎ ይፈጠራቸው። ኢዘን አላሁ አዘ ወጀል በሚፈልገው መልኩ ከፈጠረን በኋላ እሱ ኑሩ እንዳለን ነው እንጂ መኖር ያለብን ያለው ላይ ቀር ራሳችንን ያጣበመና ያጨናነቀን ሁሉ ያንገታችንን ደፍተን ሞራላችን ተነክቶ ቀልባችን ተሰብሮ መኖር የለብንም። ከበስተላያችን ያለን ሰው ባየን ቁጥር እሱ አልፎለት እኔ ሳልፈልኝ እሱ ቤት ሰራተኛ ሆኜ ብለን ራሳችንን ፈተና ውስጥ ማስገባት የለብንም። በዱንያ ላይ እስካለን ድረስ ወነብሉኩም ቢሸሪ ወልኸይሪ ፊትና አተስቢሩን እንዳለው አላሁ ሱብሃነሁ ወተዓላ እናንተን በጥሩም ነገር በመጥፎም ነገር እንፈተናችኋለን። ለመሆኑ ያንን ፈተና በሰብር ታልፉታላችሁ ወይስ ትወድቃላችሁ ብሎ እንደጠየቀው አላህ ባለሀብቱን በሀብት እየፈተነው ነው ያለው፣ ድሃውንም በድህነቱ እየፈተነው ነው ያለው፣ ጤነኛውንም በጤንነቱ እየፈተነው ነው ያለው፣ በሽተኛውንም በበሽታው እየፈተነው ነው ያለው። ሁሉም ፈተና ላይ ስላለ አላህ ሱብሃነሁ ወተዓላ ቢሸሪ ወልኸይሪ ፊትና አለ። በኸይርም በሸርም እንፈተናችኋለን አተስቢሩን ለመሆኑ ሁለታችሁም ትሰብራላችሁን ብሎ አለ። ايها الاحبه الله عز وجل لما من يبجوال يا قال تاريا اسو يميبجنن كوسنه بحالا انيا لمن دنيا على انيا عالم انيا اندفلغنات لمن علونهچن بلن يمنل كونه منم لانا شل املاكاچنن ماسقيام نو يميهونو الله عز وجل دنيا بيت ادرغو ماكفافل سلا اندالبت سلاوقه እኔ የሰው ቤት ሰራተኛ አድርጎኛል። የሰው ቤት ሰራተኛ ካደረገኝ በሰው ቤት ሰራተኝነቴ በራሴ ልተማመንና ልኩራራ ይገባል። የሰው ቤት ሰራተኛ ነኝ ብዬ ራሴን ላዘቅጥና ዝቅ ላደርግ አይገባም። በተለይ አሚል ኸዳማ ኻዲማ ሰዋቅ በምንባልበት ጊዜ ሞራላችን ይነካል። እኽዋኒ ለምን ሞራል ይነካል? እነዛ ሰዎች እኮ እኔ ባልኖር ኖሮ እዛ ቦታ ላይ ክፍተት ይፈጠራል፣ ለዛች ቦታ እኔ አስፈላጊ ስለሆንኩ ነው፣ የዛ ጉዳይ ባለሙያ ስለሆንኩ ነው እዛ ጋር የተከተርኩት። እኔ ያቺ ሙያ ኖራኝ ባልነበር እዛ ጋር አልከተርም ነበረ። ኢዘን በሚሊዮኖች የሚቆጠሩ ሀብቶች እጃችሁ ላይ አሉ። በሚሊዮን የሚቆጠሩን ሀብቱን ዘንግተን ነው አላሁ ሱብሃነሁ ወተዓላ የሚቆጠር ካሽ ብር ለምን አልሰጠኝም ብለን የምናዝነው። መሰለን መኪና የሌለው ሰው መኪና ለምን የለኝም ብሎ ያዝናል። ብስክሌት ሁሌ በብስክሌት ለምንድን ነው የሚሄደው ብሎ ያምናል። ወይንም ብስክሌት ለምን አጣው ሁሌ በእግር ለምንድን ነው የሚሄደው እኔ ምን አድርጌው ነው አምላክ ዳያ አደረገኝ ብሎ ያምናል። ሌላኛው ደግሞ ሀብትም ኖሮት መኪናም ኖሮት በጤንነቱ መኪና መንዳት ስላልቻለ አንድ ሾፌር ተቀጥሮለት እየነዳለት ወይም እያሽከረከረለት ይኖርና ምን ትመኛለህ ተብሎ ቢባል ጤንነቴን አላህ መልሶልኝ ራሴ በራሴ ራሴን የማስተናግድ በሆንኩኝ ብሎ ይመኛል። ታ ያ ሰውዬ መንቀሳቀስ አይችልም፣ እግር ይመኛል፣ ጤንነትን ይመኛል። እኛ ግን በእግራችን በሰላም ገብተን በሰላም ዞረን ተመልሰን እንገባለን። ነገር ግን መኪና ብስክሌት ለምን አልኖረንም ብለን አምላካችንን ሁል ጊዜ እንወቅሳለን። አላሁ ልሙስተዓን። ايها الاحبه لما من بجال لي ميلون يمياك الله سبحانه وتعالى لهلم يمي بجونا قاطلوال تاريا اني بار حالت لمن علوكم بلاچو لمتيقو تياكي الله عز وجل ملاش تته مناله أعوذ بالله من الشيطان الرجيم. ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء أنه بعباده خبير بصير. سبحانه. ولو بسط الله لعباده الرزق أن يبكوا لبارة وجهي شيتاين اندفلقوت كفت على الرجل حبت لم يفلقوا حب السلطان لم يفلقوا السلطان اندفلقاتو تنبشا بشوبية لك بعد رجلاتو نوركو على الله لبغوا في الأرض مدرلاي جندر يعلفنا عالمين يميطفو بالاقيوچنا اركوسوچ يهونو نبر على الله سبحانه وتعالى حبتاچو يفتناتسونا مدرلاي چغر يميانترافو مبطوچ يهونو نبر عليه توسدوستي استي انانت قارونن هونو تبلاچو تبالو قارون سمو بتنسا قطر يتينيوم امانين بلاو كهادي سلا قارون بمن صابت ذي لعنة الله عليه لوال إلى يوم القيامة يسدوال إذا من دنو يمي سدوه كتبال الله سبحانه وتعالى بزمن السن مستل بالحب يلم بعون زمن عندنا بالحب تنبي بالمانو بالجيبنو من عمنا بالمثلوك بزيان زمن السن برا عالم لاي بالحب يلمي بالو يا حبتو أتمموننا إنما أوتيته من علم بعلم من عندك ما قال أنكو إننا عبد التسطو بني أذبنا أكثر من جيد التسطو من مكوار اللهم بسطين بلفات دكامي لابين تب بادر جيرون جام التهوت يمان مولتا يرلب بن ينبلو على الله أبلو على قارون يزياني الله سبحانه وتعالى أرثوا تملس بلو بمكروتم بنكروتم على الكبل بلو نبي الله موسى عليه السلام ستناك والعجو الله عز وجل كان نبرته مدر النبي دونا نتوتو على الرجاء أهون مدر لي ودتك يتمزق الزق ينوراني إذا سوي من دونه زاد رجع درسه وكتب عليه هابتو أستاسه دمبر تاسه علف تل علف عند فلقة هنا عالم بني جنات منم كني بلا منم ملم بلو عليه كما قال الله سبحانه وتعالى يا ليتني ما أغنى عني ماليا هلك عني سلطانيا خذوه فغلوه ثم الجحيم صلوه كما يقول الله عز وجل يقيام عكن وعبتاتشو سنتباررو ونبرتاتشو انداشاتشو سيونو وسلطاناتشو اندفلقو سيقشمو الناس ربطو ينبرو الصوج الله عز وجل يقيام عكن النزين صوج أسراتشو تفراتشو ولجهنم ورمراتشو بلو سيل الله من بلو الالو يا ليتني ما أغنى عني ماليا دنيا لا يتسبسبوا ينبروا نبرت ويوغلي على دانيهم وما أغنى عني مالية أنين نبرتي ليادلين على الشالم سلطانين ليادلين على الشالم إيهو النازاري ولا جهنم تورو وركبنو مغلجا سيوضا الله عز وجل آسر آسراتو انفر أفرقاتو آسراتو ولا جهنم ورغورو تبلو نمو للا تنزالي أسترى اللفال إذن ندي يمتات أمكوهن دنيا سلمن دنو سل دنيا يمن جنان كلاد الله سبحانه وتعالى لاني من يبجني لامي لو سلاوك ولو كل مني بجون أكفافل وعلي يا الله ما أكفافل يتسن اندرشا تكبلا بسنا أمسكنا اندي شمرا لندعا يادا رجل ننجي منور يالبا سلالفا وياسبا ما جنانك سلمي مداو ياسبا دمو ما جنانك إيه يا مؤمنوش بحري عيد اللم المقصود أيها الأحبة أن أجلي يالو نجر هلو مبارك ليهون يمجلو يتشكرن أكال يردان اندواننو تلالفو مازن اللبنم نجل الأكنات إن شاء الله عز وجل نجراتو جيتك أيها المتابلو هل با الله توكلا ومن يتق الله يجعل له مخرجا بلو الله سبحانه وتعالى أنين يمي فرسوج موجا كدادا أبج الله جوال له سلالة الله با الله تمكتننا با الله توكلا أسو يمي عمد آلنا نتتاي تتاي بتسفى متأبكنا ويالبن سلالة فو ما زنن مجنانكم يالبن إذن براساتشن أن التماما الله سبحانه وتعالى أندن ببكان أن من أسأل الله العظيم رب العرش الكريم يعصمنا من الزلل وأن يوفقنا في القول والعمل وآخر دعوانا أن الحمد لله رب العالمين. ወደ ላይ ከፍ አድርጎ በመያዝ ለተማሪዎቹ ማን ነው ይሄን የሚፈልጋላችሁ? ሁሉም እጃቸውን በመውጣት ቲቸር እኔ ማለት ጀመሩ። መምህሩ ብሯን በእጁ ጭምድድ ካደረጋት በኋላ ዳግም ወደ ላይ ከፍ አድርጎ አሁንስ ማን ነው መውሰድ የሚፈልጋላችሁ? ሁሉም ተማሪዎች አሁንም እጃቸውን በመውጣት ልክ እንደመጀመሪያው እኔ እያሉ ጮታቸውን ቀጠሉ። መምህሩ ብሯን መሬት ላይ ከጣላት በኋላ በጫማው እየረገጠ አቆሸሻት። ከዚያም ወደ ላይ ከፍ በማድረግ አሁንስ ማን ነው መውሰድ የሚፈልግ አላቸው። ተማሪዎቹ ብሯን በዋዛ ሊያልፏት ስላልፈለጉ ልክ እንደመጀመሪያዎቹ ጊዜያት እጆቻቸውን በማውለብለብ ቲቸር እኔ ማለታቸውን ቀጠሉ። መምህሩ ብሯን ወደ ኪሱ በመመለስ የዛሬው ትምርታችሁ እዚህ ላይ ያበቃል በማለት አጠናቀቀ። ፈተማያታኑ ፈልወከሩ ወልሙዱ አንዲብራይካ ቀዳደህ ካልጣልካት በስተቀር በማሸት በማቆሸሽና በመረጋገጥ የዚህችን ወረቀት ዋጋ መቀነስ እንደማይቻል ሁሉ እናንተም ሰዎች ሊያቆሽሿችሁ ሊያሳንሷችሁ ሊያዋርዷችሁ ሊያፊዙባችሁ ጥረት ቢያደርጉ ትክክለኛ ዋጋችሁን ሊቀንሱ እንደማይችሉ እወቁ። ይሄን ካወቃችሁ ከውድቀት በኋላ መነሳት ትችላላችሁ። ሁሉም ትክክለኛ ዋጋችሁን እንዲያውቅ ማድረግ ትችላላችሁ። ነገር ግን ትክክለኛ ዋጋችሁን የረሳችሁና በራስ መተማመናችሁን ያጣችሁ ቀን ሁሉንም ነገር ማጣታችሁን እወቁ። ፈተማያታኑ ፈልወከሩ ወልሙዱ አንዲብራይካ እና ሞዳጄ ሰዎች እምነትን ሊያጣጥሉብ ሊቀዳድዱት ሊያቆሽሹት ይሞክሩ ይሆናል። ግና እምነትህ በእነዚህ ተግባራት ክብሩ ከቶንም ዝቅ ሊል የማይችል ነው። እምነትህን በማጥላላት ክብሩን ዝቅ ማድረግ አይቻላቸው። እምነትህን በማንቋሸሽ ዋጋውን ማሳነስ ፈጽሞ አይሞከርም። እምነትህን ዝቅ በማድረግ ከግርማ ሞገሱ ላይ አንዳች ቅንጣት መቀነስ አይቻላቸው። እምነትህ እምነቴ ነው። እምነቴም እምነትህ ነው። እምነታችን የሰው ልጆች ሁሉ የህይወት መንገድ የሆነ ህይወት ነው። እምነትህ የሚያሸማቀቀ ሳይሆን ቀና ብለህ እንድትሄድ የሚያደርግ መኩሪያህ ነው። አንተ በግል ህይወትህ እንዴት ስኬታማ የሆነ ኑሮ መምራት እንዳለብህ የሚያስጨንቅ ጉዳይ ሊሆን ይችላል። ግድ የለህም። ወደ እምነትህ ጠጋ ብልና ቁልፎቹን አግኝ። ስኬትን በመዳፍህ ታደርገዋለህ። የትዳርና የቤተሰብ ህይወት ምን መምሰል እንዳለበትና አንዱ በሌላኛው ላይ ምን መብትና ግዴታ እንዳለበት ቁልጭ አድርጎ ያስቀመጠ እምነት ነው ያለ። አንተ የተንደላቀቀ ኑሮውን እየገፋ ጎረቤትህ የተራበ ከሆነ እምነትህ ላንተ የሚሰጥህ ቦታ ዝቅተኛ እንደሆነ ታውቃለህ እናውቃለን። ታዲያ ይህን እምነት ሊያንቋሽሹትና ሊያጣጥሉት ቢሞክሩ ዋጋውን ይቀንሱት ይሆን? በፍጹም። ነገ የምጽአት ቀን ነው ወይም የውመል ቂያማ ነው ቢባል እንኳን በእጅ ላይ ያስካተን ችግኝ ተከላት የሚል ስላከባቢ ጥበቃ የሚጨነቅ ነው እምነት። ይህ እምነትህ ንጽህናን ለመጠበቅ ዋን በብዛት እንድትጠቀም በማለት ስለ ጤንነት የሚጨነቅ ነው። በተቃራኒው ደግሞ ወንዝ ውስጥ እንኳን ብትሆን ዋን አታባክን ይያለ ስለ ብክነትም የሚገስጽ እምነት ነው። ታዲያ እምነትህ ህይወት አይደለምን? እናም ወዳጄ ቀናብ ሊያቆሽሹት ቢሞክሩ የማይቆሽሽ ስሙን ቢያጠፉ ከክብሩ ዝቅ የማይል ሊያራክሱት ቢሞክሩ ዋጋው የማይቀንስ ነው እምነትህ። እምነትህ እምነቴ ነው፣ እምነቴም እምነትህ ነው። እምነታችን ደግሞ እስልምና ነው። አድማጮች የዕለቱን መሰናዶቻችንን አጠናቀን ልንለያይ ሆነ። እናንተ የሰማችኋቸውን ፕሮግራሞች ሌሎችም እንዲሰሙ ታደርጉ ዘንድ እንጠይቃለን። የዛሬን ጨርሰናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።